ክርስትና ክርስትና ስሙ እምበር ትርጉሙ ግን ጠፊኡና ክርስትና ክርስትና ክርስትና ስሙ እምበር ትሕዝቶ ግን ጠፊኡና ሓደ ልቢ ሓደ ሓሳብ ብምንባሮም ተተሓሒዞም እውን ብምስራሖም ምስ ግብሮም ዝሳሬስም ተዋህቦም ሓሊፎም ንጽላኤ ስዒሮም ክርስትና ክርስትና ክርስትና ስሙ እምበር ትርጉሙ ግን ጠፊኡና ክርስትና ክርስትና ስሙ እምበር ትሕዝቶ ግን ጠፊኡና ንዓኻ ክንስዕብ ተላዒልና ሕይወት ንኽንወርስ ተጸዊዕና ሕጂ ግን መልክዑ ተቐይሩ ንስጋዊ ጉዳይ ምኽንያት ተገይሩ ክርስትና ክርስትና ክርስትና ስሙ እምበር ትርጉሙ ግን ጠፊኡና ክርስትና ክርስትና ክርስትና ስሙ እምበር ትሕዝቶ ግን ጠፊኡና መስቀልካ ክንገብር ዕላማና ስቕለትካ ክሰኣላ ብዕንትና ናይ ላዕሊ ክኸውንቲ ሓሳብና ኣብርሃዮ ኣዒንቲ ልብና ክርስትና ክርስትና ክርስትና ስሙ እምበር ትርጉሙ ግን ጠፊኡና ክርስትና ክርስትና ስሙ እምበር ትሕዝቶ ግን ጠፊኡና ከይንዓይ እቲ ዝበልካና ከይን ኸይድ በቲ ዘርአኻና ኣነ እፈልጥ ብምባልና ኣጽሪፍናዮ ስምናይ ክርስትና ክርስትና ክርስትና ክርስትና ስሙ እምበር ትርጉሙ ግን ጠፊኡና ክርስትና ክርስትና ስሙ እምበር ትሕዝቶ ግን ጠፊኡና ኣሰርካ ክንክተል ደግፈና ናይ ሰብ ድምቲ መስማዕ ይተፈና ኣብቲ እሞን ቃልካ ኣጽንዓና ሕይወትና ንኣልየሉ ድምቲ ሃበና ክርስትና ክርስትና ክርስትና ስሙ እምበር ትርጉሙ ግን ጠፊኡና ክርስትና ክርስትና ስሙ እምበር ትሕዝቶ ግን ጠፊኡና ስሙ እምበር ትርጉሙ ግን ጠፊኡና ስሙ እምበር ትሕዝቶ ግን ጠፊኡና